አብ እግዚአብሔር ተሰውረነሁ አብ እግዚአብሔር አብ እግዚአብሔር ተወኪለነሁ አብ እግዚአብሔር አብ እግዚአብሔር ተአፍሪበነሁ አብ እግዚአብሔር አብ እግዚአብሔር ተደግፈነሁ አብ እግዚአብሔር تسويره اب اكزابير بسويره انا استوكي ليل اخو توكي ليا وين ابكي مو نيت الليل توكي ليل